الله وبركاته. ثم أما بعد، فالسورة التي نبدأ بها درسنا اليوم هي سورة الممتحنة. سورة الممتحنة سورة مدنية وآياتها 13 آية. سورة الممتحنة ممتحنة مالت فتاني مالتنو امتحن فتن يمتحن يفتنال امتحانا مفتن هو ممتحن السو فتن نو وهي ممتحنة السو فتن نج مالت. سورة الممتحنة سبب النزول الله سبب النزول الله اسكي يمجمرون آية انام ببنا كذابو هلا سبب النزول النار لانو ان شاء الله. يا ايها الذين امنوا انانت يامنا چو سووچ هوي لا تتخذوا عدوي ينين طلات وعدوكم ينانتنم طلات اولياء وداجا درغاچو اتيازو تلقون اليهم بالموده تلقون إليهم بالمودة ودنسوا بفكر بوديتا مدرسو ستهونو وقد كفروا بما جاءكم من الحق ودن أنت بمتاو أونت يكادوه نوصال يخرجون الرسول وإياكم ملك تنياوننا أن أنتن كاكيوة تشاكو كمنورياتشو يمي أبارواتشو سيهونو أن تؤمنوا بالله ربكم أن أنت بقيت أتشو بالله بما من أتشو بچا يأبارواتشو هال إنام إن كنتم خرجتم جهادا في سبيلي بني من قد تاقايوة تشونا أتشو يوت أتشو هندهونا النسون وداجا درقاتشو أتيازو وابتغاء مرضاتي ينين وديتا في اللقام يوطاتشوه عند هنا تسرون إليهم بالمودة تسرون إليهم ودن نرسو بمستر تدرس اللاتشوه ويلن نرسو مستر انتن نقر اللاتشوه هنا بالمودة بفكر إلا وانا أعلموا بما أخفيتم أني بما أخفيتم مدبكو تنقر كمن بلا يماوك أسهون وما أعلنتم يفهم تادرغوتن منقر كمن بلا يماوك أسهون ومن يفعله منكم إهن نقر كنانت مهل ميادرغ كالا فقد ضل سواء السبيل قد تنياون منقر برغت ستوال للا أهون من مالتنو اندينو إهن نقر يمي قبان ترجمو بدن بميجوان ديتناو بلن سنلناو سبب النزول يمي أسفلكو سبب النزول ما نبت ملكته ورد ما نبت ملكته ورد هنا كم من سلعة الرجاء ورد من اللي ما برارات ورد إيش آية وردتشو بحاطب ابن أبي بلتع حاطب حاطب طان با اكس نو مصفو حاطب حاطب ابن أبي ابن أبي بلتع بلتع حاطب ابن أبي بلتع حاطب ابن أبي بلتع بزي سو سبب نو يتوردتشو حاطب ابن ابي بلتع من ادرك نبي صلى الله عليه وسلم بسمنتنياو عامت هجرة بسمنتنياو عامت هجرة ودى مكة ودى مكة لزمتو مكان كتاوت عجزاز نسعى لياوتو سوچن ودى الله سبحانه وتعالى عملكو لياشا قاقرو የመካ ቁረይሾችን የመካ ቁረይሾችን እንደዚሁ ማለት ነው ድንበራቸውን ሊያስይዙ ልካቸውን ሊያሳውቁ የተጋደሏቸውን ከቀዮቻቸው ያባረሯቸውን ሰዎች ሊቀጡ ማለት ነው። ከዚያን ወደ መካ የግድ ፈትሑ መካ አላህ ሱብሃነሁ ወተዓላ እና فتحنا عليك فتحا مبينا ብሎ የሚናገረው ፈትሑ መካ ነው። ሱረቱ ፈትህ ላይ አላህ ካደረሰን እና ያለን ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ለሰሃቦቻቸው ተናገሩ ወደ መካ እንደሚሄዱ። ከዛን አንድ ወደ መካ የምትሄድ ሴት ነበረችና ሐጢብ ኢብኑ አቢ በልታዓ ደብዳቤ ጻፈ በሚስጥር። ሐጢብ ኢብኑ አቢ በልታዓ በሚስጥር ደብዳቤ ጻፈና ከዛ በኋላ ለዛች ሴት ሰጠ። መካ ውስጥ ላሉ ሰዎች ስጭ ብሎ ለዘመዶቹ ስጭ ብሎ ይላል። ዘመዶቹ ሙሽሪኮች ናቸው ሙስሊሞች አልነበሩ። ከዛ በኋላ ይስማል ያ ጀማ ይስማችኋል مرحبا ታዲያ ከዛ በኋላ ምን አደረገች ያቺ ሴት? ያንን ደብዳቤ በጸጉሯ ውስጥ አድርጋ በጸጉሯ ውስጥ ሸፍና ከዛ በኋላ ይዛት ሄዳለች ወደ መካ። ይሄኔ ወህይ ይወርዳል። ወህዩ ምንድነው? ይሄ ምስጢር የመካ ሰዎች ዘንድ ከደረሰ ችግር ነው። የሚገርመው ያቺ ሴት ጸጉሯ ውስጥ ደብቃ መሄዷን እንጂ የደብዳቤውን ይዘት አላየችም። አማናን ይጠብቃሉ። ከዛ በኋላ ያንን ደብዳቤ ጠቅልላ ነበረ ጸጉሯ ውስጥ ከታ እምትሄደው። ያ ደብዳቤ መካ ደረሰ ማለት ምስጢር ባከነ ማለት ነው። ይሄ በሁለት ግለሰቦች መሃል ያለ ምስጢር ሳይሆን ትልቅ የጦርነት ምስጢር ነው። ለምሳሌ አንድ አገር ምን ያህል ወታደሮች አሉት ቢባል የሀገሪቱ መንግስት መናገር አይፈልግም። እንደ ሀገሪቱ መንግስት ሳር ቅጠሉ ሁሉ ወታደር ነው ብሎ ቢናገርና ለሌሎች ስጋት ቢሆን ጥሩ ነው። ለማንኛውም ያንን ደብዳቤ መካ ለማድረስ ይዛ ስትሄድ ወህይ ወረደና ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሊይ ኢብኑ አቢ ጣሊብ እንደሚናገሩት አሊይ ኢብኑ አቢ ጣሊብ አሊይ ኢብኑ አቢ ጣሊብ ዙበይርን እና ሚቅዳድን ማለት ነው። አሊይን ዙበይር ኢብኑ አልዓዋም እና ሚቅዳድን ነብዩ ሰለላሁ ዐለይሂ ወሰለም በፍጥነት ይቺን ሴት ድረሱባት፣ ከዛ በኋላ ደብዳቤ ይዛለች፣ ያንን ደብዳቤ ተቀበሏት ይላሉ። በዚህ ጊዜ ጋልበው እዚች ሴት ዘንድ ይደርሳሉ። ከዛን ያሽውን ነገር አምጪ ይሏታል። ምንም ነገር አላስኩም ትላቸዋለች። አምጪ ይዘሻል አምጪ ይሏታል። አላስኩም ትላቸዋለች። ከዛ በኋላ እንግዲህ በጣም ከባድ ነው ነገሩና ነገሩ ከባድ ስለሆነ አምጪ ወኢላ ጀረድናኪ አምጪ አለበለዚያ እናራቆትሽና እንፈትሽሻለን አሉ። ሴኩሪቲው በጣም አንገብጋቢ ሲሆን እስከዚህ ድረስ ይከዳል ማለት ነው። ከዛ በኋላ ያቺ ሴት ላለመራቆት ላለመፈተሽ ስትል ያንን ወረቀት ከጸጉሯ መሃል መዛ አወጣችና ሰጠቻቸው። ከዛን ደብዳቤው ወደ ነብዩ ሰለላሁ ዐለይሂ ወሰለም ደርሶ ቢነበብ ምን ሆነ? ምን ሐጢብ ኢብኑ አቢ በልታዓ الى اهل مكه ነው የተጻፈው። ከሐጢብ ኢብኑ አቢ በልታዓ ወደ መካ ሰዎች የተጻፈ ነው። ከሐጢብ ኢብኑ አቢ በልታዓ ወደ መካ ሰዎች በጣም ከባድ ነገር ነው። ይሄን ጊዜ عمر بن الخطاب تنسونا هذا المنافق قالوا ايه مهالاتشن تقمطو ايه مهاكلاتشن تقمطو ها የኛን ምስጥር የሚያባክን ለሙሽሪኮች የላከ ሰላይ هذا المنافق حاطب ابن ابي بلتع دعني اضرب عنقه بسيف هذا توኛ الله ملكتኛ በዚህ ሰይፍ አንገቱን ልበለው ይላሉ ዑመር ተቃጥለው ማለት ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ተው ይሄንን አታድርግ ይሉታል። ይህ ሰው ከሙስሊሞች ነው። ይህ ሰው በድር የበድር ጦርነት ላይ ተሳትፏል። የበድር ጦርነት ላይ የተሳተፈን ደግሞ አላህ ሱብሃነሁ ወተዓላ እኔ ወንጀሎቻቸውን ምሪያቸዋለሁ ይላል። ወንጀሎቻቸውን ምሪያቸዋለሁ ይላል አላህ ጀለ ወዓላ። ስለዚህ የበድርን ጦርነት የተሳተፉ የሆኑ ሙእሚኖች ሙስሊሞች አላህ አድንቋቸዋል። እስኪ ጉዳዩ ምን እንደሆነ እሱ ራሱ ማለት ነው እሱ ራሱ ማን ሐጢብ ኢብኑ አቢ በልተዓ ያብራራልን አሉና ነብዩ ሰለላሁ ዐለይሂ ወሰለም ጠሩት። ከዛ በኋላ ምን አለ ሐጢብ ኢብኑ አቢ በልተዓ የአላህ መልእክተኛ ሆይ አላቸው፣ እኔ እኮ ይሄንን በኒፋቅ ወይንም በክህደት ይሄንን አላደረኩኝም። እኔ ቤተሰቦች አሉኝ፣ መካ ውስጥ ቤተሰቦች አሉኝ፣ ሌሎች ሰዎች በሙሉ ዘመዶች አሏቸው። ስለዚህ እኔ የጻፍኩት ወደ ቤተሰቦቼ ነው። የሙስሊሞች ጦር እየመጣ ስለሆነ እንዳትጋፈጡ፣ ተጠንቀቁ፣ ለውጊያ እንዳትጋፈጡ ብዬ ማስጠንቀቄ ነው፣ እንዳይጎዱብኝ ነው። ሌሎች የሚከላከሏቸው አካሎች አሉ፣ ቤተሰቦቼ ግን የሚከላከሉላቸው ስለሌለ ለቤተሰቦቼ አዝኜ ነው ይሄን ነገር እንትን ያልኩት እንጂ በኒፋቅ አይደለም ብሎ ዑዝሩን ይናገራል። ከዛን አላህ ሱብሓነሁ ወተዓላ ከሙስሊሞች ከሙእሚኖች በላይ እነኛን ከሃዲዎች እነኛን ጣዖት አምላኪዎች ወዳጅ አድርጎ መያዝ ከነኚህ በላይ ማለት ነው ሙእሚኖቹን አማኞቹን ከቄዎቻቸው ያባረሯቸውን ነብዩን ሰለላሁ ዐለይሂ ወሰለም ያባረሯቸውን አላህ ጌታችን ነው በማለታቸው ብቻ ማለት ነው ለስቃይ የዳረጓቸውን እነኛን ሰዎች እንዴት ወዳጅ አድርጋችሁ ትይዛላችሁ በማለት አላህ ሱብሓነሁ ወተዓላ ወቀሰ ማለት ነው። አሁን ይገባናል ወይ ኢንሻአላህ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተኺዙ ዐዱዊ የኔን ጠላት ወዐዱወኩም የእናንተንም ጠላት አውሊያአ ወዳጆች አድርጋችሁ አትያዙ። ቱልቁነ ኢለይህም ቢልመወዳ እነርሱን ቢልመወዳ በፍቅር እምትደርሷቸው ሲሆን ወቀድ ከፈሩ ቢማ ጃአኩም ሚነል ሐቅ ወቀድ ከፈሩ በርግጥ ክደዋል። ቢማ ጃአኩም ሚነል ሐቅ ወደ እናንተ በመጣ ሐቅ ክደዋል። ዩኽሪጁነ ረሱለ መልእክተኛውን ያስወጣሉ። ወኢያኩም እናንተንም አንቱእሚኑ ቢላሂ ረቢኩም እናንተ በጌታችሁ በአላህ በማመናችሁ ያስወጧችኋል። እንዲህ ያሉ ናቸው። ኢንኩንቱም ኸረጅቱም ጂሃደን ፊ ሰቢሊ በእኔ መንገድ ለትግል ወጥታችሁ ከሆነ ወብትጋአ መርዳቲ የኔን ውዴታ ፈልጋችሁ ወጣችሁ እንደሆነ እንዲህ አታደርጉ። ቱሲሩነ ኢለይህም አለ ወደ እነሱ የምትመሰጥሩ ስትሆኑ ቢልመወዳ በፍቅር ይላል። ወአነ አዕለሙ ቢማ አኽፈይቱም እኔ እናንተ የደበቃችሁትን ነገር ከምንም ነገር በላይ አዋቂ ስሆን ወማ አዕለንቱም እናንተ ይፋ ያደረጋችሁትንም ነገር ከምንም በላይ አዋቂ ስሆን እንዲህ አታደርጉ። ወመን የፍዓሉሁ ሚንኩም ይሄን ነገር ከእናንተ መሃል የሚያደርግ ካለ ፈቀድ ضل سواء السبيل ቀጥተኛውን መንገድ በርግጥ ስቷል ይላል። ከዛን አላህ ምን አለ እየስቀፉኩም ይላል። እየስቀፉኩም እነኚህ ሙሽሪኮች እነኚህ ጣዖታውያን እነኚህ ካፍሮች የያዟችሁ እንደሆነ የኩኑ ለኩም አዕዳአን ለእናንተ ጠላቶች ይሆኗችኋል። አዕዳ ማለት የአዱው ጀምዕ ነው። የኩኑ ለኩም አዕዳአን ለእናንተ ጠላቶች ይሆኗችኋል። ወየብሱጡ ኢለይኩም ወደ እናንተም ይዘረጋሉ አይዲየሁም እጆቻቸውን በምን ቢደርብ ወልቀትል በመምታትና በመግደል ማለት ነው እጆቻቸውን ወደ እናንተ ይዘረጋሉ። ወአልሲነተሁም ቢሱ አለ ምላሶቻቸውንም እንደዚሁ በክፋት ይሰነዝራሉ እናንተም በመስደብ እናንተም በማብሸቅ እንዲህ ያደርጋሉ አለ። ወወዱ ለው ተክፍሩን እናንተ ብትክዱም ይመኛሉ። ወወዱ ይመኛሉ ለው ተክፍሩን እናንተ አፎን ብትክዱ ይመኛሉ አለ። ለን ተንፈዓኩም አለ ከዛን አላህ ለን ተንፈዓኩም አጠቅማችሁም አርሃሙኩም አለ ለን ተንፈዓኩም አርሃሙኩም ዘመዶቻችሁ አይጠቅሟችሁም ወላ አውላዱኩም ልጆቻችሁም አይጠቅሟችሁም የውመል ቂያማ በፍርዱ እለት አይጠቅሟችሁም ልጅ ሙእሚን ከሆነ ቤተሰብ ካፊር ከሆነ ወይ ቤተሰብ ሙእሚን ልጅ ካፊር ከሆነ አንድ ላይ አይገናኙ የቂያማ ለት ኢነመል መወደቱ የውመል ቂያመቲ መብንየቱን አለል ኢማን الله يقام قالت الاخلاء يوم اذ بعضهم لبعض عدو الا المتقين الا الاخلاء بتام ميواددو وداجوت يوم اذ بذانلت بعضهم لبعض عدو كفيلو لكفيلو طلات نو الا كفيلو لكفيلو طلات نو الا المتقين الله ان ميفرو سوت سيقرو نو ميلو الله جل وعلا سلازي የቂያማ ማለት መገናኘት የሚባል ወዳጅነት የሚባል ነገር በኢማን ላይ ተመሰረተ ነውና لن تنفعكم ارحامكم ዘመዶቻችሁ አይጠቅሟችሁም ካፊሮች ከሆኑ ሙሽሪኮች ከሆኑ ጣዖታውያን ከሆኑ ለማመን ፈቃደኛ ታልሆኑ አይጠቅሟችሁም لن تنفعكم ارحامكم ولا اولادكم ልጆቻችሁም እንደዚሁ አይጠቅሟችሁም يوم القيامه بفردلت يفصل بينكم الله بمحكلاچو يفصل ማለት ይለያል ማለት ነው فصل ለየነው يفصل بينكم الله بمحላችሁ ይለያል يفصل بينكم بمحላችሁ ይለያል والله بما تعملون بصير الله بما تعملون بمسر النجر بصير ተመልካች ነው ይላል خيرا كذان الله من ይላል قد كانت لكم أسوة حسنة إلال في إبراهيم والذين معه أيو بإبراهيم النان كننيا كإبراهيم غا بنبرو تسوو تشوست لنانتا ملكام أرآيا تدرغ إلال الله انديت اندمن إبراهيم عليه السلام الساتشو النان كالساتشو غا أبرو يامنو مؤمنو اتش من هنو لنيا ملكام أرآيا يهون اللو بمن في الولاء والبراء والولاء مالت مندنو موداجت نو براء مالت دقمو منت ألنا منسعت مالت نو إبراهيم عليه السلام أباتا چون آزر مبالون أباتا چون بقى كزار جمرو سلام سلام عليك بلو تليوات چون لمن يا أبتي أباتي هوي كالله زند ودان تعلمت عينتو قد ودني زند متوال أباتي هوي تاوت ماملك انتو اني انت كتلين አባቴ ሆይ ሸይጣንን አታምልክ አላህን አምልክ አባቴ ሆይ ይያሉ ወተወቱ ህዝቦቻቸውን ጠሩ ከዛ በኋላ ሁሉም አባረሯቸው ኢብራሂም ተሰደዱ ከኢብራሂም ጋር አብረው ያመኑ ሰዎች ምን አሉ በእኛና በእናንተ መሐከል ግንኙነት የለም እናንተ ሳተን ይያመለካችሁ ኮኮብን ይያመለካችሁ ጣዖታትን ይያመለካችሁ በእጃችሁ ጠርባችሁ ቀርጻችሁ የምትሰሩትን ጣዖታት ይያመለካችሁ ከኛ ጋር እንገናኝም እኛ የዓለማቱን ጌታ ሰማይ ምድርን የፈጠረውን ፀሐይን ከመስራቅ የሚያወጣውን በመዕራብ የሚያጠልቃትን ይሄንን የፍጥረት ዓለሙን ጌታ ነው ምናመልከው ብለው አሉ ኢብራሂም አለይሂ ሰላም اغلق الباب ليو غورا ليو انا بنيانا بنانته محكل انانته بالله ببتنياو جيت اسكتا ملكو غنونيونت يلمالو لمن سيبال بيزو نو يتبلاشو بيزو نو يتبلاشو لمثالي السلام عليكم ورحمه الله مبابال አይቻለም ማለት ነው ሰላም በእናንተ ላይ ይስፈን ያ الله رحمت مبابال አይቻለም ማለት ነው لانهم يكفرون بالله نسوا الله يكادوا ስለሆነ ለዚህ በቃ እንዳለ حياتቸው የተገነባበት ሶሻል ሲስተም ስርዓተ ማህበር ያ ነገር ብልሹ ስለሆነ አይቻለም ولهذا انانتم እንደዚሁ አላህን በብቸኝነት የምታመልኩ ሙእሚኖችና ጣዖታውያን አትገናኙምና እንደ ኢብራሂምና ከሱ ጋር እንዳመኑ ሰዎች ሁኑ ብሎ ነው አላህ Subhanahu Ta'ala የሚመክረውና قد كانت لكم برغت لنانتا هنا چلاچو أسوة حسنة ملكام يهونا أرآيا هنا لاچو في إبراهيم بإبراهيمنا والذين معه كالسوغا على والذين معه كالسوغا بنبرو سوج مهاليلا والذين معه كالسوغا ينبرو مؤمنوج إذ قالوا بالو جزي لقومهم لهزبو تشاچو إنا إنيا براء منكم جمع بريئن براء منكم كنان تيتأرانن ومما تعبدون من دون الله كالله باشاقرم كم تعمل كتنقر يتأرانن كفرنا بكم إنيا بنان تكادن وبدا بيننا وبينكم العداوة بنيانا بنان تمهكل العداوة على تلات النت والبغضاء تلات شا يفاهون على ابدا لمچم حتى تؤمنوا بالله ان انت با الله اسكتامنو درس وحده با الله ببچنينتو اسكتاملكو درس على وحده مالت حال يبالال بچنيا سيهون يا املاكنت سلطانون مانم ما يغاراو سيهون با الله بچا اسكتامنو درس على كزان ايه كله لنانته ملكام ارايا نو علنا الله الا قول إبراهيم يا إبراهيم نغغر سيكر اندي يميلو يا إبراهيم نغغر سيكر ليلانياو أرآيا وينم لنانتا تمساليتنا وعلا إلا قول إبراهيم لأبيه إبراهيم لأباتو يالو قال سيكر إلان من على إبراهيم عليه السلام لأباتو لا أستغفرن لك إني لانتا مهرتنا تأيك علو يالو وما املك لك من الله من شيء كالله لا انت منم نجر لا درك አልችልም جن اللهن مهرت تطيق الله يا لو قال سي قرال اسوم قال سلغبا نو ابراهيم ان للمشرك استغفار ما درك يتشالال ايتشالم للمنافقين يتشالال ايتشالم لماذا الله من بلوال انكوان انيا النبي صلى الله عليه وسلم عندنا ولا تصلي على احد مات منهم كنسو محكل بموتو باندو سولاي اتسجد الى من مالتنو لو استغفرت لهم 70 مرة سبا غزي انكو مهرتن بتيقلاچو فلي يغفر الله لهم الله للناس مهرت ايا درغم بلوان لماذا لانهم كفروا لانهم نافقوا لانهم اشركوا بالله فالله سبحانه وتعالى يقول ان الله لا يغفر ان يشرك به هذا هو ان ايتش قال لا استغفرن لك مثلوا مثال ياتوهنم ሌላው ግን ለእናንተ አርአያ ተምሳሌት ይሆናል እነሱ ለእናንተ ተምሳሌት ይሆናሉ ከዛን ረበና አሉ ኢብራሂም አለይሂ ሰላም እና ተከታዮቻቸው ረበና ጌታችን ሆይ አለይከ ተወከልና ባንተም ላይ ተመካን ወኢለይከ አንብና ወዳንተም ተመለስን ወኢለይከል መሲሩ መመለሻውም ወዳንተ ነው መመለሻውም ወዳንተ ነው ብለው አሉ። ربنا ጌታችን ሆይ لا تجعلنا فتنة للذين كفروا ለነኛ ለካዱ ሰዎች መፈተኛ አታደርገን ለነኛ ለካዱ ሰዎች አለ ፍትና አታደርገን ምን ማለት ነው لا تجعلنا فتنة للذين كفروا ለነኛ ለካዱ ሰዎች ፍትና አታርገን ማ معنى هذا እኛንም የሚፈትኑን ከኢማናችንም የሚመልሱን አታድርገን ወግፍር ለና ረበና ጌታችን ሆይ ምህረት አድርግልን ብለዋል እነርሱ እናንተም በሉ ያለ ነው አላህ انك انت العزيز الحكيم انه انت العزيز الشنافي ونا الحكيم الحكيم ጥበበኛ ነህ ማለት ነው ከዛ ነው አላህ መደምደሚያው ምን አለ لقد كان لكم فيهم أسوة حسنة لقد كان لكم لنا أنت برغت ونالاتشو فيهم بالنسوست أسوة حسنة ملكام أرآيا መልካም አርአያ ሆነላችሁ ይላል። فيهم بالناس وسط لأن መልካም አርአያ ተደረገ لمن كان يرجو الله الله لم يكجل سو واليوم الآخرة يمجرشون كان لم يكجل سو علنا ومن يتولى كزيم يافقف كالا فإن الله هو الغني الحميد أي هونم يا الله تعالى توش بيهونم الناس نتبابر الله يا الله تعالى توش بيهونم الناس نودا جالو يا لسو كالا ومن يتولى مما لسود على ميافقف فإن الله هو الغني الحميد إنه الله سو الغني يتبقى أونا الحميد مسكونونو الله كان نانتايك الجلم إيالنو جل وعلا. مرحبا إن شاء الله كبريك بحالا كميكتلو آية كسباتنيو آية نالن. So have 4 minutes break. مايك في الممتحنة جزاكم الله خيرا. كذان الله سبحانه وتعالى الله سبحانه وتعالى من الان مالت بقى تقررتن وي بقى تلايين وي بلو لتصبر لب تقنا الله من على عصى الله الله كجلال أن يجعل بينكم وبين الذين عاديتم منهم مودة عسى الله والله كجلال أن يجعل بينكم بأن أنت مهلنا وبين الذين عاديتم أن أنت تلات عدرقاتشو بيازواتشو سبوش مهل منهم كالنرسو مهكل كمشركوش مودة الله ودا جنة لعدرقي كجلال النسو ودا إيمان متى وما لنو والله قدير الله شاينو والله غفور رحيم الله مهارنا عزانينو نسو توبت عدرقو يتملسون دهونا كذب في تسرطن ونجل الله يمرات شوال للا كذان الله من على لا ينهاكم الله على نها كلكلنو لا ينهاكم الله الله اي كلكلاتشهم عن الذين لم يقاتلوكم لا ينهاكم الله الله كلكلاتشهم عن الذين لم يقاتلوكم ان انتن يالتقادلواتشهن في الدين بأمنت قداي ان انتن يالتقادلواتشهن ولم يخرجوكم من دياركم كاكيوتشاتشو كمندروتشاتشهم يالاسوتاتشهن أنت بروهم لنسو ملكام بطولو الله كلكلاتشهم وتقسطو إليهم ودنسو ميزاناوي فتحاوي بطهونو كست مالت ميزان كست مالت فتحنو بطهونو الله كلكلاتشهم إن الله يحب المقسطين الله ميزاناوي يهونو الله فتحاوي يهونو سووچن يحب يودع للان كمن دني تكلكلنا تاديا انما ينهاكم الله انه الله ميكلكلاچو عن الذين قاتلوكم ان انتن كتغادلواچو سوچ نو الله في الدين هذا بامنت كداي سلام مناچو بزي نو الله ميكلكلاچو هلال في الدين قاتلوكم في الدين واخرجوكم من دياركم ان انتن كمندروچاچو كمنور ياوچاچو ያባረሯችሁ የሆኑ ሰዎችን እንዳትወዳጁ ነው አላህ ሚከለከላችሁ ወዛሃሩ አላ ኢኽራጂኩም እናንተን በማባረርም ዛሃሩ የተባበሩ የሆኑ ሰዎችን ነው አላህ የሚከለከላችሁ አንተ ወለውሁም እናንተ እነርሱን አለ እንዳትወዳጁ አላህ ሚከለከላችሁ እነኚህን ሰዎች ነው አለ ومن يتولهم مشرك كما هوناچو گا اسلامن كمطلاتاچو گا مسلموچن كمطلاتاچو گا باند املاك امنن بلو يالو سوچن كمطلاتاچو گا انسون وداجا درگو كيازه فاولائك اننيا سوچ هم الظالمون انسو بدايوچو ناچو ويلان اهون سبحان الله ايو يا ايها الذين امنوا اذا جاءكم المؤمنات مهاجرات يميلون ايا كما براراتي بفيت اخوتي واخواتي واحبتي عند كحديبيه سممنت تنش نجر ماورات فلكوين قلت اندي هونلن بحديبيه سممنت ب 6 ثانيو عامه هجره لي ነቢዩ ሰለላሁ ዐለይሂ ወሰለም ሙስሊሞችን ይዘው ወደ መካ ጉዞን ጀመሩ እና ሁዴቢያ የሚባል ቦታ ላይ ሲደርሱ የመካ ሙሽሪኮች ዜናው ደረሳቸውና ለጦርነት ተዘጋጁ። ሙሐመድ አይገባም አይገባም እንጋደለዋለን አሉ። ሙሐመድን ተከታዮቹን በሙሉ ከዛ በኋላ እንጋደላቸዋለን ብለው ባሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ላኩ፣ ሽማግሌዎች ላኩ፣ እና ዑስማን ኢብኑ አፋን ላኩ። ከዛ በኋላ ዑስማን ኢብኑ አፋን ተገደለ የሚል ዜና ተሰማ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያለ ሰው በሙሉ ቃል ይግባልኝ እስከ መጨረሻው ደም ጠብታ ለአላህ ብለን በአላህ መንገድ ለንታገል ብለው አሉ። ከዛ በኋላ ረጅም ነገር ተደረገ፣ ስምምነት ላይ ተደረሰ ማለት ነው። ሱሃይል ኢብኑ አምር የተባለ ሰው መጣና ነቢ ሰለላሁ ዐለይሂ ወሰለም ገና ሲያዩት ሰሐለላሁ ኡሙረና አሉ። ሱሃይል ኢብኑ አምር መጣና ምን አለ? ለአስር አመት በእኛና በእናንተ መካከል ስምምነት እናደርግ። ዘንድሮን ትመለሳላችሁ፣ መካን አንፈቅድላችሁም። በሚቀጥለው ቀን ትመጣላችሁ፣ ሰይፍ ያልታጠቃችሁ ሆናችሁ ለሶስት ቀን መካ ውስጥ ቆይታችሁ ከዛ በኋላ ትወጡልናላችሁ ተባለ። ከዛ በኋላ ስምምነት ተደረገ። ስምምነት ውስጥ ገና ሲጻፍ ቢስሚላሂ ራህማን ራሂም ብለው አልይ ሲጽፉ ላ ነዕሪፉ ራህማን ወላ ራሂም፣ ራህማን ራሂም ምትለው ነገር አናውቅም ብለው አሉ። ለዚህ ኡክቱብ ከማ ኩንተ ተክቱብ ቢስሚከ አላሁመ፣ በአንተ ስም አላሁመ ብለህ ጻፍ ብለው አሉ። ከዛ በኋላ አልይ እብን አቢ ጣሊብ ነቢዩ ስ ላ ሰለም አዘዟቸው፣ እንደዛ ጻፉ። ከዛን ይሄንን ስምምነት ማለት ነው በይነ ሙሐመድ በይነ ረሱልላሂ ሙሐመድ ኢብኒ አብድላህ ወበይነ ሱሃይል ኢብኒ አምር ብሎ ሲል ለው አረፍና አነከ ረሱሉላህ ለማ ቃተልናክ፣ አንተ የአላህ መልእክተኛ መሆንን ብናውቅ ለምን አንተን እንታገልሃለን፣ ለምን እንጋደልሃለን? ስለዚህ ረሱሉላህ የሚለውን ሰርዝ አሉ። ሙሐመድ ኢብኒ አብድላህ ብለህ ብቻ ጻፍ። ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሰርዘው አሉት አልይ ኢብኑ አቢ ጣሊብን፣ እንዴት ሰርዘዋለሁ የአላህ መልእክተኛ? አለስተ ረሱላላህ፣ የአላህ መልእክተኛ ኖት አይደሉም እርሶ ይላቸዋል። እኔ በጻፍኩት እጄ አልሰርዝም ረሱሉላህ የሚለውን ሚን ሽደት ኢማንህ ሚን ቁወት ኢማንህ፣ ከኢማናቸው መጠንከር የተነሳ ማለት ነው አልይ ኢብኑ አቢ ጣሊብ እንደዛ ይሉ የነበሩት። ከዛን አሳየኝ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ የቱ ጋ ነው ረሱሉላህ የሚለው? ሱብሓነላህ ረሱል ኡሚይ። ከዛ ነቢ ሰለላሁ ዐለይሂ ወሰለም በእጃቸው ነው የሰረዙት። አሊፍ ቆመች ተኛች አያውቁም ነቢ ሰለላሁ ዐለይሂ ወሰለም። አውቆ አላህ እንዳያነቡ እንዳይጽፉ አድርጓቸዋል። ማ አነሁ ነቢዩን ኡርሲለ ረሕመተን ሊልዓለሚን ወማ ተኹጡሁ ብየሚኒ፣ ቁርአንን እኮ የምትጽፍ አይደለህም አንተ፣ መጻፍ ብትችል ይጠራጠሩ ነበር ሰዎች ራሱ ጻፈው ብለው። አስቡ ሱብሓነላህ። ባጭሩ ነቢዩ ሰለላሁ ዐለይሂ ወሰለም ያንን ሰረዙ። ከዛ በኋላ ስምምነቱ ተደረገ። ስምምነት ውስጥ ምን አለ ማየት ያለብን? ስምምነት ውስጥ ምን አለ? ስምምነት ውስጥ የነበረው ነገር አንደኛ አንድ ሙሽሪክ ወይንም የመካ ሰው ሰልሞ ወደ እናንተ ከመጣ ማለት ወደ ሙስሊሞች ከመጣ ልትመልሱልን አሉ። ልትመልሱልን ሲሉ ነቢ ሰለላሁ ዐለይሂ ወሰለም እሺ አሉ። ሰላም ይውረድ እንመልሳለን አሉ። ከዛ በኋላ እንደገና ከእናንተ መካከል ኢስላምን አልፈልግም ብሎ ወደ እኛ የመጣን ሰው ላንመልስላችሁ አሉ። ነቢ ሰለላሁ ዐለይሂ ወሰለም እኛ አላህ ከራህመት ያራቀውን ሰው አንፈልግም አሉ። እንዴ ኢስላምን አልፈልግም ብሎ የሄደ ሰው ምን ያደርጋል? ምን ያደርጋል? የሚገርመው ይሄ ስምምነት ሴቶችን አላጠቃለለም ነበረ፣ ወንዶችን ነው ያለው። አላህ ከሙሽሪኮች አንደበት እንዲሰወር አደረገውና ሴቶችን አልጠቀሱም ሙሽሪኮቹ። የሚገርመው በዚያን ጊዜ ገና ስምምነቱ ተደርሶ እየተጻፈ ሳለ አባ ጀንደል የተባለ የራሱ የተስማሚው ስምምነቱ ላይ ያለው ሰውዬ ልጅ ማለት ነው፣ የሱሃይል ኢብኑ አምር ልጅ አቡ ጀንደል የተባለ ይመጣል። በሰንሰለት ታስሮ ሰንሰለቱን እየጎተተ ይመጣል። ከዛን ይወድቃል ሙስሊሞች መሐከል። ምን ብሎ እኔ እስላምን ተቀብያለሁ፣ ህዝቦቼ ቀጠቀጡኝ፣ ፈተኑኝ፣ አምልጬ መምጣቴ ነው ብሎ ሲል አባትየው ይዞት ነበረ ይቀጠቅጠው የጀመረው ማለት ነው። አባትየው ሙሽሪክ ነው ሊስማማ መጥቶ ልጁ ደግሞ ሰልሞ መጣ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እሺ በቃ እሱን አያካታሉ አያካት እሱን አያካት አልተጻፈም ገና ሲሉ ምን አለ ሱሃይል፣ ይሄ ሰውዬ ካልተመለሰ ስምምነቱ ይፍረሳል ይፍረስ በቃ አለ። በግድ እንመልሰዋለን ሲል አባ ጀንደል በቃ እናንተ ሙስሊሞች ሆይ እንዲህ ትተውኛላችሁ? ወደ መካ ልትመልሱኝ ነው? እነኚህ ሰዎች እምነቴን ይፈታተኑት ይግደሉኝ፣ እባካችሁ ብሎ ሲል ነቢ ስ ላ ሰለም አብሽር፣ አላህ ፈረጃ ያደርግልሃል፣ ተመለስ አባ ጀንደል አሉት። ከዛን አባ ጀንደል ወደ መካ እየሄደ ሳለ ከዛን ይዘውት የነበሩ ሙሽሪኮቹን ማለት ነው ከሁለት አንዳቸው አንዳቸውን ይመታና ከዛ በኋላ ታሪኩ ረጅም ነው ተነስቶ ጫካ ይገባል። በቃ አልመለስም ወደ መካ ኢማኔን እንድተው ብሎ ወደ ጫካ ይገባል። ከዛ በኋላ የሚሰልሙ ሰዎች ነቢ ስ ላ ሰለም ዘንድ ደርሰው ሻሃዳ ይዘው ከዛ ተመልሰው አባ ጀንደል ጋ ነው የሚሄዱት። እየሄዱ ትልቅ ቡድን ፈጠሩ እዛ ማለት ነው። ከዛ ቁረይሾችን ሲያስቸግሯቸው አይደለም አባ ጀንደልም ጓደኞቹም ከአንተ ጋር ይቀላቀሉ ፈቅደናል ብለው አሉ። ፈሱብሃነላህ ፈረጅ ሆነ። ከዛ በኋላ ደግሞ ከመካ ሴቶች ወደ መዲና ሂጅራ ያደርጉ ጀመረ። ሴቶች ከፊሎቹ ያላገቡ ናቸው፣ ሴቶች ከፊሎቹ ያገቡ ናቸው። ያገቡ ናቸው ትዳር ያላቸው በቃ ባላቸው ሙሽሪኮች ባሎቻቸው ሙሽሪኮች ስለሆኑ ከነሱ ኮብልለው ወደ መዲና ይመጣሉ። ይህን ጊዜ ወንዶቹ መጡና ሚስቴን ስጡኝ፣ ሙሽሪክ ነው ሰውየው፣ ሚስት ሰልማለች፣ ሚስቴን ስጡኝ ይል ጀመረ። በዚህ ዙሪያ ነው አላህ ሱብሃነሁ ወተዓላ ይህንን ያወረደው ማለት ነው። ሚስቴን ስጡኝ ሲል ምን ይሁን እስኪ፣ ያቺ ሙእሚን የሆነች ሴት ለሙሽሪኩ ትመለስ፣ ትሰቃይ፣ ከእምነቷ ትውጣ፣ ምን ይደረግ እስኪ። እንደገና ደግሞ እነ ዑመር ብኑል ኸጣብ ሚስቶቻቸውን መካ ላይ ጥለው ነው የመጡት። እነኛ ሙሽሪክ ሴቶቻቸውን ማለት ነው ያምጡ ሳያምኑ ከነሱ ጋር የጋብቻ ትስስሩ ይቀጥል። So what is the solution? ምን ነበረ ሶሉሽኑ? ይሄንን ነው አሁን የምናየው ማለት ነው። ምን አለ አላህ ሱብሓነሁ ወተዓላ? ያ አዩሃ አለዚነ አመኑ፣ እናንተ አመናችሁ ሰዎች ሆይ፣ ኢዛ ጃአኩሙል ሙእሚናቱ አለ፣ ኢዛ ጃአኩሙል ሙእሚናቱ፣ አማኞች ወደ እናንተ ከመጡ አለ፣ ሙሃጅራቲን ስደተኞች ወደ እናንተ ከመጡ ሴት አማኞች ሙእሚናት፣ ፈምተሒኑሁነ ፈትኗቸው እነርሱን፣ የመጡት ኢስላምን ተቀብለው ነው ወይስ ባሎቻቸው ስላማረሯቸው ማለት ነው። አንዳንድ ጊዜ ገሊት ሄደች ሲባል ባክሽ እኔም ሊሄድ ብላ ተነስታ መታ ከሆነስ ሳታምን ማለት ነው፣ ባሏ ጨቅጫቃ ስለሆነ ብቻ ከሱ ለመኮብለልና እፎይታን ለማግኘት ወይንም ደግሞ ከናንተ ከሙስሊሞች መካከል ወደ መዲና የተሰደዱ አሉ፣ አንዱን አፍቅራ ማለት ነው አረ ናፈቀኝ አይቼው ልምጣ ብላ መታስ እንደሆነ፣ ፈምተሒኑሁና ለምንድን ነው የመጣሽው ይባላል። አንድ ሰው ወደ ኢስላም ሲመጣ ለምንድን ነው ኢስላምን የመረጥከው ብለን መጠየቅ አለብን። አንዳንዱ ሙስሊሞች ነጭ ልብስ ስለሚለብሱ ይላል። አንዳንዱ አረ ሙስሊም ሴቶች ደስ ይሉኛል ጽዳታቸውን ስለጠበቁ በቃ ይሄን ፈልጌ ነው ይላል። አንዳንዱ ደግሞ እማይባል ነገር የለም እና ማለት ነው። አንዳንዱ ሙስሊሞች በቃ ተሰብስበው ሲሰግዱ ሰላት አንድ ይወርዳሉ አንድ ይነሳሉ ሊል ይችላል። በጣም ብዙ ነገር ማለት ነው። አንዳንዱ በህልም ታይቶኝም ሊል ይችላል። የበህልሙም የምንትሴውም ምንም አይጠቅምም። ይሄ የሚጠቅመው አወዳደሬ ለዚህ አወዳደሬ ከኮምፓራቲቭ ሪሊጅን አፕሮች አለ አይደለም፣ ይሄን አይቼ ለዚህ የዒሳ ኢብኑ መርየምን ነብይነት ተረድቼ በቃ የአላህን ሱብሃነሁ ወተዓላ አንድነት ተረድቼ የኢስላምን ፕሪንሲፕልስ ህግጋትን አይቼ ከዛ በኋላ ማለት ነው መርምሬ ተመራምሬ ኢስላም ሐቅ መሆኑን ደርሽበት ነው ወደ ኋላ አላፈገፍግም ልብ ያምኖበታል ተረጋግቶበታል ብሎ ካለ ያኔ ነው የሚጠቅመው አለበለዚያ በህልሜ ታይቶኝ እንዲሆኑ ነጭ ልብስ ለበሱ አንድ ላይ ሲሰግዱ ደስ ስለሚሉ ሙስሊም ሴቶች ንጽህናቸውን ስለሚጠብቁ እንዲ ያሉ ነገሮች አይደሉም ስለዚህ ايه فامتحنوهن قال جباچو عند سليمان ወደ እስላም መጣ አይባልም ይምጣ ማሻአላ ከዛ በኋላ ግን ማስረዳት አለብን በእውቀት ላይ የተመሰረተ መሆን አለበት አለ ወደዛ አይጠቅም ቢሰቃይ ቢደበደብ ቢገደል እንኳን በቃ ከእምነቱ የማይመለስ እንዲሆን የዛን ደረጃ ማመን መቻል አለበት በእውቀት ማለት ነው የተመሰረተ ምንም አያደርግም እስላም ለእውቀት ትልቅ ቦታ ይሰጣል አሳማኝ ነው ቁጭ ብሎ ላስተዋለው ለመረመረው ነገር ልቡን ያሸንፈዋል ጥርጥር የለውም ይሄን ሀያቱን እንዲሰጥ ያደርጋዋል ምንም የለውም በምርቃና ላይ ከተመሰረተ ግን አይሆንም ሐቂቀተን ለዚህ በ قوم نجر لا يتمسرتم هون قلب فامتحنوهن نو الله ميلو فتنواچو على كذا بوحالا الله اعلم بايمانهن قد يوسطو دمو اتاقوم انانت الله اعلم بايمانهن امنتاچون الله نو كمنن بلا يمياقو كن اندنانت اوقات فان علمتموهن انانت النرسون ياوقاچو اندونا مؤمناتين مؤمنات ሴታማኞች ሆን መሆናቸውን ካወቃችሁ ፈላ ተርጂኡሁን እነርሱን አትመልሷቸው ኢለል ኩፋር ወደ ካዲዎቹ አትመልሷቸው ለምን ላሁን ነኚ ንጹህ ሙእሚን ሴቶች ህሉለሁም ለነኛ ሙሽሪክ ወንዶች የተፈቀዱ አይደሉም ወላሁም እነኛ ወንዶቹም ይህሉነ ለሁን ለነሱ ሐላል አይሆኑም ማለት ወአቱሁማ አንፈቁ ሚስቶቻቸው ለማግባት የከፈሉትን መህር ስጧቸው ለወንዶቹ አለና ከዛን ከተሰደዱት ሴቶች መሐከል የተሰደዱት ሙእሚን ሴቶች የትግቡ እዚህ ላይ ነው ፖሊጋሚ comes the solution ፖሊጋሚ ብዙ ሴቶች ሲነሳ ራስ ምታታቸው ይነሳል ይባላል ግን solution ነው ፖሊጋሚ ማለት ብዙ ወንዶች ብዙ ማግባት ማለት ነው የስ ህክማ ያስቃል ማለት አንድ ባል አንድ ወንድ ለብዙ ሴቶች ማክሲመሙ አራት ሆኖ ማለት ነው ማክሲመሙ አራት ሆኖ ለነኚህ ሴቶች ባል መሆን ማለት ነው ስለዚህ ለነኚህ ሴቶች ባል መሆን ዶክተር ዛኪር እዚ ላይ ደስ የሚል አርጊመንት ያመጣል በአሜሪካ ብቻ 7 ሚሊዮን ትርፍ ሴቶች አሉ አለ አንዳንድ እንኳን ቢባል ማለት ነው አንዳንድ እንኳን ቢባል ሁሉ ወንድ አገባ መቼ ሴቶች ግን ሁሉም ሬዲ ናቸው ስንት ሴቶች አሉ ሬዲ ሆኖ ለማግባት ባል ሆኖ ከመጣ ማለት ነው ለዚህ ዲኑ የሚመቻላን የሚፈራ የሚያስተዳድር የህይወት ጓደኛ የሚሆን የሚያጫውት ጭርታን የሚያጠፋ እንደዚህ ሆነ ማለት ሬዲ ሆኖ ስንትና ስንት አሉ yes ግን ማለት ነው ባላይ ሰራ ላቦራቶሪ ውስጥ ኦር ያዩት ሁሉ ባላይ ሆን then እዚ ቦታ ላይ ስደተኛ ሲሆኑ እነኛ ሴቶች ምን ይሆኑ ኻዲም ይሆኑ ባሪያ ይሆኑ ምን ይሆኑ እስኪ ሴት ልጅ ደግሞ እንትን ሽፋን ያስፈልጋታል ጥላ ያስፈልጋታል እሷን ሴፍ ጋርድ የሚያደርግ የሚንከባከብ የሷ ጥላ የሚሆን ማለት ነው ለዚህ የሚሆን ባል ያስፈልጋታል ያኔ አላህ Subhanahu Wa Ta'ala እነኚህ የተሰደዱ ሴቶችን እናንተ አግቧቸው መህር ክፈሉና አግቧቸው አለ ለዚህ ዶክተር ዛኪር ምን ይላሉ እነኛ ሴቶች ባል ካላገኙ ኦር አንድ ወንድ ሁለት ሴትን ሶስት ሴትን ማለት ነው ጥላ ሆኖ ማስተዳደሩ ከተከለከለ አንዳንድ ተብሎ የተቀሩትስ ምን ይሆኑ then የገሌ ሚስት ብትባል አይሻልም ወይ public property ትሆን ወይ ይላል ለዚህ على كل حال ምንድነው this is the solution የገሌ ሚስት መባሏ ምርጥ ነገር ነው። እንዴት ልበላችሁ? ብዙ ሰዎች እዚህ ቦታ ላይ ማለት ነው፣ እዚህ ቦታ ላይ ብዙ ሰዎች ቅር የሚላቸው አንደኛ ካልቸሩ ስለሌለ ወይ ዌስት ካልቸሩ እንዲጠፋ ሌት ተቀን እስላምን ለማጠልሸት ስለሚሰራ፣ ሁለተኛ የሙስሊም ወንዶች ድክመት ነው። የሙስሊሞቹ ድክመት خير ايش دار الايمان يا جماعه كدرس በኋላ እንወያይበት ጀዛከላ ጠቆም ብየላ አድርግ እኔ ለኔ ጥሩ ተምሳሌት አርአያ የሚሆኑኝ ጥሩ አርአያ የሆኑኝ የሼክ መሐመድ ሐሚድዲን አፍሪካ ቲቪ ላይ ሼክ መሐመድ ሐሚድዲን ማን እንደሆኑ ታቋቋቻላችሁ የሳቸው አባት ለኔ ምርጥ አርአያ ናቸው የሼክ መሐመድ ሐሚድዲን አባት አራት ሚስቶች አሏቸው አሁን በርግጥ ደክመዋል የሚገርመው አራቱን ሚስቶች ማለት ነው የተለያየ ቦታ አድርጎ አሟልተውላቸው ያሳደሯቸዋል ካራቱ ሚስቶች የወለዷቸው ልጆች ምርጥ ምርጥ ናቸው እና እንዴት እንደሚያስተምሯቸው ጠቆም አድርገለለፍ ካራቱ ሚስቶች የተወለዱ ሴት ልጆችን ካራቱ ሚስቶች የተወለዱ ልጆችን ምን ያደርጋሉ በጣም ታላቅ ዓሊም ናቸው ሼክ ሐሚድዲን ማለት በአገራቸው ትልቅ ዓሊም ናቸው ካራቱ ሚስቶች የተወለዱ ልጆችን አንዷ ቤት ሲያድሩ የሶስቱ ቤት ልጆች እሳቸው ዘንድ ይመጣሉ ተቀራራቢ ነው ቤቱ እሳቸው ዘንድ በጧት ከሱቢ በኋላ ይመጣሉ ቁርስ አንድ ላይ ይበላሉ ማንንም ደረሳ ከማቀራታቸው በፊት ልጆቻቸው ነው የሚያቀሩት ከዛ በኋላ አስተናጋጆቹ የዛ ቤት ልጆች ናቸው ማለት ነው የሚያድሩበት ቤት ልጆች ሌላኛይቱ ጋም ሲሄዱ እንደዚሁ አስተናጋጆቹ የሚያድሩበት ቤት ልጆች ይሆናሉ ልጆቹ ማለት ነው ሌሎቹ ይቀራሉ والله በመሐከላቸው ያለው ፍቅር የሚገርም ነው والله እናሳቸው ሼክ መሐመድ ሐሚድዲን ከሁለተኛይቱ የሼክ ሐሚድዲን ሚስት ነው የሚወለዱት ሼክ መሐመድ ሐሚድዲን ሼክ ኑሩላህ ሐሚድዲን ሼክ ሐሰን ሐሚድዲን ሼክ አያቱላህ ሐሚድዲን ያ አላህ ሁሉም ዓሊሞች ናቸው የሚያስቀና ቤተሰብ ነው والله የሚያስቀና ቤተሰብ ከዛን ሼክ መሐመድ ሐሚድዲንን ኡስታዝ አልኳቸው እርሱ ይሄን ነገር ይደግፋሉ ወይ ብዬ ብላቸው እንዴት አልደግፍም አባቴኮ ሁለተኛ ባገባ እኔ አልተወለድኩም እነኚህ ወንድሞች ዓሊሞቹ አልተወለዱም ማለት ነው አሉ እና እኔ በ15 አመቴ ነው ኹጥባ ማድረግ የጀመርኩት ይላሉ አሁን እንደዚህ ያለ ተምሳሌት የሚሆን ልጆቹን በተርቢያ የሚያሳድግ ኢማንን የሚያሰፋ ሴቶቹ እንዲሚንከባከብ ማለት ነው ሰው ከተገኘ ሴቶቹ ስለምን እንቢ ይላሉ አንጠልጥሏት ብቻ ማለት ነው ያልተፈታች ወልተገባች ማለት ነው እንዲህ የሚተው ማለት ነው ሴቶቹ ይሄን ቢያዩ ማለት ነው ለምን ሻይሉ አንድ እህታችን ምን አለች በዶክተር ዛኪር እንደው ቢፈቀድ 10ኛ ሚስት እንኳን ቢያደርገኝ ፈቃደኛ ነኝ አለች ዋይ አይታ ዲቮሽኑን ማለት ነው እንዲህ ካለ ሰው ጋር ምን አለ ትንሽ ሰዓት እንኳን አብሬ መቀመጥ እድል ባገኝ ትላለች እና على كل حال ምንድነው ፖሊጋሚ ማለት ነው የሚሰራው ሰው ሰርቶ የሚያሳየው ሰው ቢገኝ ኖሮ ሴቶቹ ምን ቢአይሉም ሶሳይቲውም እንትን አይለውም አይተቸውም ነበር ኢት ኢስ ሶሉሽን ግን ምሳሌ የሚሆኑ ሰዎች ጠፉ ይሄ ነው ትንሽ ነው በቃ ከታለፈ ይሆናል ማለት ነው على كل حال خيرا ان الله እንዲህ ነው ያለው ولا جناح عليكم على انما لسود اياه ولا جناح عليكم بنانته لا يچنق يلم ان تنكحوهن انرسون بتاغبواچو اذا اتيتموهن اجورهن على اذا اتيتموهن بتسطواچو اجورهن على من مالو مهروچاچون بتسطواچو چغير يلم على كذان الله من على ولا تمسكوا اتيازو بعصم الكوافر كوافر جمو كافرا جمو كافرة كوافر فاكهة فواكه صاحبة صواحب راتبة رواتب ولا تمسكوا بعصم الكوافر ككهدي سيتوچغا يغابچا تسسر اتيازو يلال واسالوا ما انفقتم ان انتم لننيا مكالاي طلاچو لمطاچواچو سيتوچ يكفلاچو تم طيقو وليسالوا انني يمطوتم مشركوچ ما انفقوا يا كفلوتن يطيقوا سطواچو ذلكم حكم الله يه الله فردنو يحكم بينكم الله بما غلاچو يفردال والله عليم حكيم الله حواقنا طببنيا نو يلال وان فاتكم شيء من ازواجكم على الذي مكالاي مستوچاچون طلو يمطو سيتوچن نو وندوچن نو الله مياناغرو وان فاتكم شيء من ازواجكم كمستوچاچو يونه نغر ቢቀርባችሁ الى الكفار ወደ ኩፋሮቹ ዘንዳለ فاعقبتم ከዛን እናንተ መቅጣት ብትችሉ ወይንም መቆጣጠር ብትችሉ فاعتوا الذين ذهبت ازواجهم ለነኛ ሚስቶቻቸው ለሄዱባቸው ሙሽሪኮች مثل ما انفقوا የከፈሉትን ያህል ማለት ነው ሚስቶቻቸው ሊያገቡ የከፈሉትን ያህል ስጧቸው ይላል ወተቁላህ አዩ አላህ የሙሽሪኮችን የካፊሮችን ንብረት ወደናንተ እንዲመጣ እንዳታደርጉ ነው አላህ ሚለው ተመልከቱ هذا هو العدل ወተቁላህ الذي انتم به مؤمنون እናንተ በሱ አማኞች የሆናችሁበትን አላህን ፍሩ ይላል ከዛን እዩ እነኚህ ሙሽሪክ የሆኑ ሴቶች ወደ ነብዩ ሰለላሁ ዐለይሂ ወሰለም መተው ቃል ይገባሉ ወደ እስላም ሲገቡ ሙባያ ያደርጋሉ ከዛን በምን ሙባያ ያድርጉ እዩ ያ አዩሃ ነብዩ አንተ ነብዩ ሆይ اذا جاءك المؤمنات አንተ ነብዩ ሆይ اذا جاءك المؤمنات سيت አማኞች ወደ አንተ በሚመጡበት ጊዜ ዩባይዕነከ አንተን ቃል ሊገቡ ሙባይዓ ሊያደርጉ ሲመጡ አለ ዩባይዕነከ አንተን ቃል ሊጋቡ በምን አላ አላ ዩሽሪክነ ቢላሂ ሸይአን በአላህ ምንንም ማንንም ላያጋሩ ወላ የስሪቅነ ላይሰርቁ ወላ የዝኒነ ዝሙትን ላይሰሩ ወላ የቅቱልና አውላደሁና ልጆቻቸውን ላይገሉ ወላ ያእቲነ ቢቡህታንን ቡህታን አለ ውሸትን እብለትን ላያመጡ አለ የፍተሪነሁ በይነ አይዲህነ ወአርጁልህነ በእጆቻቸውና በእግሮቻቸው መካከል የሚቀጥፉትን አለ ምን ማለት ነው በሐራም ግብረ ስጋ ግንኙነት በግብረ ስጋ ግንኙነት በሁለት እጆችና በሁለት እግሮች ሀከዛ ለዚህ በአራት ክንፎቿ መሃል ከታገላት ማለት ነው ግልጽ ነው አይደል ስለዚህ የዚና ልጅ አምጥታ ያንተ ልጅ ነው ላትል ማለት ነው ወላ ያዕሲነከ ፊ ማዕሩፍ በመልካም ነገርም አንተን ላያምጹ እንብተኛ ላይሆኑ ማለት ነው ይሄን ብለው ከመጡ ፈባይዑሁነ አንተን ቃል ሊጋቡ ከመጡ ቃል ተጋባቸው واستغفر لهن الله اللهንም ምህረት ጠይቅላቸው ان الله غفور رحيم الله مهارنا አዛኝነ ወይላል سبحان الله ከዚህ ነው الله ምን አለ አንድ ሙእሚን ማንም መወዳጀት አለበት የሚለው ነገር الله ሲናገር يا ايها الذين امنوا እናንተ ያመናችሁ ሰዎች ወይ لا تتولوا ወዳጅ አድርጋችሁ አትያዙ قوما ህዝቦችን አለ غضب الله عليهم الله የተቆጣባቸውን ህዝቦች አለ እነማን ናቸው አይሁዶችን ማለት ነው الله የተቆጣባቸው ሰዎች አይሁዶችን አትወዳጁ قد يئسوا من الاخره انني ايهودوج كاخره تصفى قرطوال ليلا دنيا لي علم يبال اجرامن علم يبال وانجيلن نو ميسروتكو اياوقو نبي يكو نو ميجلوت اياوقو كاخره تصفى قرطوال دنيا لي يمچن بايوچ ناتشو الناسو ناتوداجو يلال منم خير نغير يلاچوم الناسو ناتوداجو يلال الله قد يئسوا من الاخره ك ከአኺራ ተስፋ ይቆረጡት ምን ያህል ነው? ከማ የኢሰል ኩፋሩ እነኚህ ካዲዎች ሙሽሪኮች ሚን አስሐቢል ቁቡር ከቀብር ሰዎች በቃ ከሞቱ አይቀሰቀሱም ህያው አይሆኑም ብለው ተስፋ ይቆረጡትን ያህል እነኚህ قوم غضب الله عليهم الله يتقطعباتو حزبوج مشركو ماننو ايهودوچو كاخره تصفا قرطوال ارا اخران فرو الله فيت قومن من نلالن ميلون منن بوتا ايسطوتم اخران ماي فراسو دغمو يفلغون نغر وانجل كمسرات ودو حالا ميل سلال هنا كنسو غا وداجنت يقرباچو هلال ايه نو سلازي مجلسوچ هين بسمو يا غراچ مجلسوچ انا على كل حال اخوتي رزم يعلنو بكن هلت قلص نبرا بلان يعلنو اهون رزم رزم ودالو سورة وچ سلم منهيد يقد عندو سورة باندك ان انشرس يقد عالو ايدلم سوست جوز لنقبا هلت سورة وچ بچانو يميكارون بايهون فتن نسلم ملمالنو حسابو كقبان ان شاء الله تفسير منورال ليلوچ قزي كالن مالتنو ما مساكريا ان شاء الله ينورال اخوتي واخواتي عفوا طياقي كالاچو لليلا غزي تازغيو تالاچو كزي بلاي مقويت الچلم اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأبى اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره يا ذا الجلال والاكرام يا ذا الجلال والاكرام يا ذا الجلال والاكرام اللهم اصلحنا واصلح شاننا واصلح اولادنا واصلح اعمالنا اللهم اختم بالصالحات اعمالنا اللهم يمن كتابنا وارفع درجاتنا وثقل ميزاننا اللهم احشرنا في زمرة النبيين اللهم احشرنا في زمرة النبيين اللهم احشرنا في زمرة النبيين مع الصادقين والشهداء والصالحين يا ذا الجلال والاكرام اللهم احفظنا بالاسلام قائمين واحفظنا بالاسلام قاعدين واحفظنا بالاسلام راقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى اله واصحابه واخر دعوانا ان الحمد لله رب العالمين والسلام عليكم ورحمه الله وبركاته.